قل أغير الله أتخذ وليا فاطر السماوات والأرض وهو يطعم ولا يطعم قل إني أمرت أن أكون أول من أسلم ولا تكونن من المشركين قل إني أخاف إن عصيت ربي عذاب يوم عظيم من يصرف عنه يومئذ فقد رحمه وذلك الفوز المبين وإن يمسسك الله بضر فلا كاشف له إلا هو وإن يمسسك بخير فهو على كل شيء قدير وهو القاهر فوق عباده وهو الحكيم الخبير ولا غير الله يتخذ وليا لم هنو كالله ليلا يمجزونا يما ملكو جيتا إيزاد لهني مثلاتشو هلنا بلاتشو إلا قريكا ديامسيل سماين النامدرين بوسنا بزوريهو ያካተታቸው ፍጥረታቶች ሁሉ አንድ አላህ ብቻ እንዳስገኘ ተገልጿል። የዚህ ሁሉ ባለቤትና ባለስልጣን እርሱ መሆኑ ከተረጋገጠ ታዲያ ከአላህ ሌላ ያሉ ነገሮች ምን ሊሆኑልኝ ብየ ነው የምገዛቸውና የማመልካቸው ወይም የምጠጋባቸው ባላቸው ነው የሚለው። ፋጢሪ ሰማዋቲ ወልአርድ ያው ቀደም ሲል በተደጋጋሚ እንደተገለጸው ሰማያትንና ምድርን የፈጠረ ከሆነው አላህ ሌላ ሌላውን በአዲያን ወይም የኔው ቢጤ ወይም ከኔ ያነሰና የባሰ የሆነውን ደካማ እንዴት አድርጌ እኔ መመኪያና መሸሻ አድርጌ ይዘዋለሁ ባላቸው ወወይጥዒሙ አላህ ደግሞ ሁሉንም ፍጥረታት ይመግባል ወላይጣሙ ለራሱ ግን አይመገብም ያው ከሁሉ የተብቃቃ የሆነ ጌታ ፍጥረታት የተባለ ከሱ የሚፈልግ ሲሳውን እሱ ግን ምንም ነገር ምግብ የማይሻ የሆነ ጌታ ነው ይህም እንግዲህ ከሌሎች ሁሉ ልዩ የሚያደርገው ይሄ ነው። ከአላህ ሌላ ያለ ነገር በቀጣም ሆነ በተዘዋዋሪ መንገድ መጋቢ ይፈልጋል ማለት ነው። አላህ ግን ሌሎችን ይመግባል እንጂ እርሱ አይመገብም። ወል ኢኒ ኡሚርቱ አን አኩነ አወለ መን አስለም ታዲያ ለእንዲህ አይነቱ ጌታ የመጀመሪያ ለፍቃዱ ተገዥ እንዲሆን እኔ ታዝዣለሁ ይበላቸው። ከአላህ ሌላ ያሉትን ነገሮች ሁሉ በሙሉ ክጀ ለዚህ ለዓለማት ባለቤትና ጌታ ለሆነው አላህ ሰጥለጥብዬ እንድገዛና እንድታዘዝ ታዝዣለሁኝና በዚህ መልክ ነው እኔ የመጣሁላችሁ ባላችሁ ወላ ተኩነነ ሚነል ሙሽሪኪን ከዚህ መመሪያ በኋላ አንተ ታጋሪዎችና ከአላህ ሌላ ያሉ የተለያዩ ባዕድ አማልክቶችን እንዳትገዛ ተብዬ ታግቻለሁ ተከልክልያለሁኝ ብለህ ንገራቸው በዚህ የሚስማሙ ካሉ ይከተሉ አልበለዚያ ግን ከዚህ ውጪ ምንም አይነት መመሪያ የለም ባላቸው ነው የሚለው። ወል ኢኒ አኻፉ ኢን አሶይቱ ረቢ አዛበ የውሚን ዓዚም እና ጌታዬ ለርሱ ፍጹም ታዛዥና ተገዥ እንዲሆን ካዘዘኝና በርሱ ምንንም ማንንም እንዲያላጋራ ታስጠነቀቀኝ በኋላ ይህን ትእዛዙንና መመሪያውን ትቼ ጌታዬን ያመጥኩኝ እንደሆነ በጣም አይከብዱ የከበደ በሆነ ዕለት ቅጣትን እፈራለሁኝ በላቸው ይላል። እና እንግዲህ ይህንን መመሪያ ያልተቀበለና ያላከበረ ሰው በቂያ ማለት ዘላለማዊ የሆነ ቅጣት ይጠብቀዋልና ያንን ቅጣት ስለምፈራ ከአላህ ሌላ ምንንም ማንንም ላመልክ አልችልም ብለህ ንገራቸው። መን ዩስረፋን ወየውመይዲን ፈቀድ ረሂመ በዛ በከባድ ቀን የተዘጋጀው ቅጣት ከሱ የተገደበለት ወይም እንዳይደርስበት የተደረገለት ሰው በእውነቱ አላህ አዝኗል ራርቶለታል እድለኛ ነው ማለት ነው። ወዳሊከ ልፈውዙል ሙቢን እና ከእንዲህ አይነት ቅጣት ማምለጥና መዳን ደግሞ ግልጽ የሆነ እድል ነው። ማንም እድል ሊወዳደረውና ሊመሳሰለው የማይችል የእድሎች ሁሉ ቁንጮ ነውና ለዚህ ታላቅ እድል ለመብቃት እኔ ከሽርክ እርቃለሁና አጠነቀቃለሁ። እናንተም ታዲያ ይሄንን መመሪያ እኔ ጋራ የምትከተሉ ከሆነ አማራጭ ለለው ሐቂ ብቻ ነው ባላቸው ይላል። ወይም ተስከላሁ ቢድሪን ፈላ ካሽፈ ለሁ ኢላሁ አላህ ደግሞ ባንተ ላይ አንድ ጉዳት እንዲደርስብህ ወስኖ ያን ጉዳት ቢያስነካህ አላህ Subhanahu Wa Ta'ala ያመጣውን ቅጣት የሚገድብና የሚከላከል የለም ኢላሁ ከርሱ ከባለቤቱ በስተቀር። በዱንያም ሆነ በአኺራ አላህ አንድን ሰው ካንተ ጀምሮ ማለት ነው ነብዩን ሊያጠቃውና ሊይቀጣው ከፈለገ አላህ ያመጣውን ቅጣትና ጥቃት ማንንም ሊከለክልና ሊገድብ አይችልም እሱ ራሱ ካልሆነ በስተቀር ማለት ነው። ወይም ፈስከ ቢኸይሪን እንደገና ደግሞ መልካምና ጠቃሚ ነገር እንዲደርስ ቢያደርግ ፈው አላ ኩሊ ሸይን ቀዲር እርሱ በማንኛውም ነገር ላይ ችሎታው የላቀና ገደብ የሌለው ነውና እሱ የለገሰውን መልካም እድልም የሚከለክልና የሚገድብ የለም። ኸይሩም ሆነ ሸር እሱ ባለው መሰረት ይፈጸማል። ስለዚህ እንግዲህ መልካም ሁሉ በሱ የሚደርስ መጥፎ ሁሉ በሱ የሚገደም መሆኑ ከታወቀ ከሱ ውጭ ያሉ አማልክቶች ምን ሊሰሩ ነው የሚመለኩትና የሚከበሩት ማለት ነው። ወወልቃሂሩ ፈውቀ ዒባዲሂ እና ይህ ጌታ ከፍጥረታቶቹ በላይ በኃይልና በስልጣኑ የበላይነት ገዥውን ያረጋገጠ የሆነ ጌታ ነው ማለት ነው። በቃል ብቻ ሳይሆን ያው በተጨባጭ በተግባር በይዘትና በህዴት ከፍጥረታት በላይ ሁልጊዜ ገዥ የሆነው እርሱ መሆኑን አረጋግጧል። ወል ሐኪም በአሰራሩም ደግሞ ስህተት የማያጋጥመው ፍጹም ትክክለኛና ጥበበኛም እርሱ ነው። አልኸቢር የፍጥረታቶችን ምስጢር ደግሞ በጥልቅ የሚያቅና ሁሎችንም የሚከታተል እርሱ ነውና እንዲህ አይነቱን ጌታ ብቻ ነው እንዳመልክ የታዘዝኩት ብለህ ንገራቸው ይላል። قل أي شيء أكبر شهادة قل الله شهيد بيني وبينكم وأوحي إلي هذا القرآن لأنذركم به ومن بلغ أئنكم لتشهدون أن مع الله آلهة أخرى قل لا أشهد قل إنما هو إله واحد وإنني بريء مما تشركون قل أي شيء أكبر شهادة كم تكر أنك بكل بتعم كفتين يونا يلاكو من يونا وبلا ستيك عجاو إلا ወሊላህ እናንተ ማጣቁት ከሆነ እኔ ልንገራችሁ ከመስካሪዎች ሁሉ በከፍተኛ ደረጃ ግምት የሚሰጠው አላህ ነው። አላህ የመሰከረው ነገር ከማንም በላይ ሊታመንና ሊከበር ይገባዋል ማለት ነው። እና አላህ ከሆነ ደግሞ ሸሂዱን በይኒ ወበይነኩም አላህ በእኔና በእናንተ መካከል ምስክር ነው። እኔ ማንም ሰው ባይመሰክር እሱ ተመሰከረልኝ በቂ ነው ባላቸው ማለት ነው። ይሄ የተባለበት ምክንያቱ ነቢያችን አለይሂ ሰላቱ ወሰላም ነብይ ሆንኩኝ ብለው ለህዝባቸው ለመጀመሪያ ጊዜ በሚያበስሩና በሚያስተዋውቁበት ጊዜ በመካ አካባቢ የነበሩ ጣዖታውያን ላለመበለጥ የምቀኝነት ስሜት ይዟቸው ተግረጨረጩ። እንደገና እንግዲህ ለማስተባበል መረጃዎችን ማሰባሰብ ጀመሩ ማለት ነው። በጎረቤት ሀገር የሚገኙ አይሁዶችንና ክርስቲያኖችን እየሄዱ ወይም በስራ ጉዳይ ሲያገኙአቸው ነብይ ይመጣል ተብሎ ተነግሯል በመጨረሻ ጊዜ እና በእኛ በአረቦችስ መካከል የሚመጣ ነብይ ይኖራል ወይ የነብይስ ባህሪውና አቋሙ ምን ይመስላል እያሉ ይጠይቋቸው ጀመር ይባላል። የጊዜ የሚጠይቋቸው ሰዎች እንግዲህ አብዛኛዎቹ ማህይሞች ናቸው። እንዱ ዝም ብሎ ተራ ነጋዴ ሲያገኝ በመንገድ ላይ ይጠይቀዋል። ግንዛቤ ስለሌለው አረኛ ምናቀው ነገር የለም ይላል። አንዳንዶቹ ደግሞ ዕውቀቱም ቢኖራቸው አረቦችን በበታችነት ያው ስለነበረ የሁዶቹ እና ክርስቲያኖቹ እድላቸውን አሳልፈው ላለመስጠት እርግጥ በመጨረሻ ጊዜ ነብይ ይመጣል ተብሎ ቢተነበይም በእናንተ ክልል አይመስለንም እንደ ተለመደው ያው በእስራኤል አካባቢ ነው የሚሆነው እያሉ መልስ ሰጧቸዋል ማለት ነው። የጊዜ እነዚህ የዋዎች ለራሳቸው የመጣውን ክብር ለሌላ አሳልፈው ለመስጠት እጥላት ጋራ በመወገን ምን ይላሉ ነብዩ ጋር መጥተው ይሄው እንዳልከው ያላ ነብይማ ብትሆን ኑሮ የቀደምት ሃይማኖት ባለቤቶች የሆኑት አንተን ይመሰክሩልህ ነበር። እኛ ጠየቅን ይሁዶችንም ክርስቲያኖችንም እናንተ ነብይ ልትሆን እንደማትችል ነው የሚናገሩት ብዙዎቹ ብለው ማን ይመሰክርልሃል ታዲያ? የቀደምት ነብያቶች ኩቱቦች ያው ከአላህ የመጡ እንደሆኑ ትናገራለህ አንተ ራስህ ታምንባቸዋለህ እና የቀደምት መጽሐፍ ውስጥ ትንቢት ከለለ አንተ እንደምትመጣ የሚጠቁም ነገር ከለለ እንዲሁም ደግሞ ሊቃውንቶች ምሁሮችና አዋቂዎች አንተ እንደምትመጣ ፍንጭ ካልሰጡና የማይመሰክሩልህ ከሆነ እንዴት ሊሆን ይችላል በማለት ክርክር አመጡ ማለት ነው። ይሄ ጊዜ አላህ ይሄንን አያት አመጣላቸው። በመስክር ካልማ የምታምኑ ከሆናችሁ በዚህ በአለም ደረጃ ከመስክር በኩል የሚከበርና ከመስካሪዎች ሁሉ በጣም የላቀ ታላቅ ማን ነው ሲመጀመሪያ ብለ ጠይቃቸው ይላል። እና እነሱ እንግዲህ ምን አልባይ ሊያቁም ላያቁም ይችላሉ ግን አንተ መልስ ንገራቸው ከመስካሪ በኩል ከሁሉም የላቀ ወደር የሌለው መስካሪ ማለት አላህ ነው። አላህ ደግሞ እና አርሰልና ከሻሂደ ሙበሽረ ወነዚራ ወዳኢን ኢላላህ ቢኢዝኒ ወሲራጀ ሙኒራ እያለ የላከህና የመረጠ መሆኑን አረጋግጦልሃል። በምስክር ቃል የምታምኑ ከሆናችሁ ከመስካሪዎች ሁሉ የላቀና የበለጠው አላህ መልእክተኛዬ ነው ብሎ መስክሮለት የለም ወይ? ከይሁዳና ከክርስቲያን ምስክርነትማ ይልቁንስ እኔ የፈጣሪያችሁ የመሰከርኩትን ለምን አታከብሩትም እና አትቀበሉትም በላቸው ይላል። ወኡህየ ኢለየ ሀደል ቁርአን ሊኡንዚረኩም ቢህ። ለማንኛውም እናንተ መሰላችሁም አልመሰላችሁ ይህ ቁርአን ከጌታዬ በኩል ወደ እኔ ተላልፎልኛል እና በዚህ በቁርአን እናንተን ካላችሁበት ስተት ተወጡ ዘንዳ እንዲያስጠነቅቃችሁና እንዲገስጣችሁም ታዝዣለሁኝ። በሽርክና በኩፍር የመጣ ሰው የጀነት በሱ ላይ እርም ትሆናለች፣ ዘላለም መኖሪያው ጀሀነም ትሆናለች እያል አስጠንቅቃቸውና አስፈራራቸው ብሎኛል ብለህ ንገራቸው። ወመንበለም እናንተ በአሁኑ ጊዜ ያላችሁትና በቅርብ ክልል ያላችሁት ብቻ ሳትሆኑ ለወደፊት ቁርአን ሊደርሰው የሚችለውን ትውልድ ሁሉ እስከ ዘለቄታው እንዲያስጠነቅቅበትና እንዲያስፈራራበት ታዝዣለሁ ይበላቸው። ያው ትውልድ ወደ ትውልድ እየተሸጋገረ የሰው ልጆችን ከሽርክና ተኩፍር እንዲያስጠነቅቅ ታስቦ የተላከ መመሪያ ነው ማለት ነው። አኢነኩም ለተሻዱና አነማ አላህ አሊሃተን ኡኽራ። ታዲያ ይህንን ስነግራችሁ የማትሰሙኝና የማታምኑኝ ከሆናችሁ ለመሆኑ እናንተ ከአላህ ሌላ ሌላ ተመላኪዎች ጌቶችና ባለስልጣኖች አሉ ብላችሁ ልትመሰክሩና ልትናገሩ ትችላላችሁን በላቸው። እስቲ በእኔ በኩል ያለው እንግዲህ ከአንድ አላህ በስተቀር ማንም አምላክ የለም ነው። እናንተ ግን እርግጠኞች ሆናችሁ ከአላህ ሌላ ብዙ አማልክቶች ሊኖሩ ይገባቸዋል ብላችሁ ትመሰክራላችሁ ወይ እውነት ከልባችሁ ብለህ ሲጠይቃቸው፣ እነሱ በውሸት ደፍረው አሁን እንመሰክራለን ካሉ ወላሂ አሽሃድ፣ እናንተ በውሸት ከመሰከራችሁ እኔ ግን ይህ ነገር እንደማይሆን ስለማቅ በዚህ የምስክርነት ቃል አልሳተፍበትም ብለ የራስክን አቋም ግለጽላቸው። ወል ኢነማ ሁ ኢላሁን ዋሂድ፣ እናንተ ይሄን መሰከራችሁም አልመሰከራችሁም አማራጭ የሌለው የዚህ ዓለም ባለቤት አንድ ብቸኛ የሆነው አላህ ብቻ ነው። ከርሱ ውጭ ዓለም በሙሉ በአንድ ድምጽ እንኳን ያስተጋባ ሁለተኛ ጌታ ሊመጣ አይችልም በላቸው። ወኢነኒ በሪኡ ሚማ ቱሽሪኩን፣ እናንተ ግን ዝም ብላችሁ በውሸት የተለያዩ አጋሮች አሉ እያላችሁ ብትጨፍሩና ብታቅራሩ እናንተ ከምትደረድሯቸው ጣዖታቶችና አማልክቶች እኔ የራኩኝና የጠራሁኝ ነኝ አልቀበላቸውም በላቸው ይላል። الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين خسروا أنفسهم فهم لا يؤمنون ومن أظلم ممن افترى على الله كذبا أو كذب بآياته إنه لا يفلح الظالمون ويوم نحشرهم جميعا ثم نقول للذين أشركوا أين شركاؤكم الذين كنتم تزعمون ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين قدم سي الكتاب يسطناچو حزبوچ ይችላል አይሁዶችንና ክርስቲያኖችን ማለት ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም እንዴት በኪታቡ የሚያቋቸውና የሚገነዘቡ መሆናቸውን ሲጠቁምና ሲገል እነዚያ ቀደም ሲል ኪታብ የሰጠናቸው ያሪፉነሁ መሐመድን በኪታቡ ትንቢያ ማካይነት ጠንቅቀው ያቁታል ከማ ያሪፉነ አብናአሁም የራሳቸውን ልጆች እንደሚያቁት ያህል ይላል። እንግዲህ ቀደም ሲል ሙሽሪኩል አረብ የሁዶችንና ክርስቲያኖችን ስላንተ ጠይቀን ነበረ፣ ስላንተ ምንም ነገር የተነገረ እንደሌለ ነው የገለጹልን። ታዲያ ማን ነው የሚመሰክርልህ ብለው ጠይቀዋቸው ቁል አዩ ሸይን አክበሩ ሸሃዳ በሚለው መልስ እንዲሰጡ አድርጎ ነበረ። እንደገና በተጨማሪ ምን አለ፣ እነዛ ጠይቃችሁ መልስ ሰጡን የምትሉት ወገኖች አንድ አላዋቂ የሆኑትን ጠይቃችሁ ይሆናል፣ ሁለተኛ ደግሞ አውቆ ጠፍ የሆኑትን ጠይቃችሁ ትቢተኞችንና ራስ ወደዶችን ጠይቃችሁ ሊሆን ይችላል እንጂ አለበለዚያማ ሙሐመድን የሚያውቁት አለል ኪታቦች እንደ ማንኛውም ተራ ነገር ሳይሆን አንድ ሰው የወለደውን የገዛ ልጁን የሚያቀውን ያህል ነው የሚያውቁት በማለት አረጋገጠላቸው። እንግዲህ የሁዶቹ መቀኝነት ስላለባቸው ነቢይ ከእስራኤል ነው መመረጥ ያለበት የሚል አቋም ስላላቸው በተለይ ከአረቦች ውስጥ ምንም ነገር እንዲመጣ አይፈልጉም ነበረ። እንደዛ አይነቶችን እንግዲህ ወገናዊ አስተሳሰብ ያላቸውንና ዘረኞችን ጠይቃችሁ ይሆናል አናቅም ስለናንተ ጉዳይ ብለው የመለሱላችሁ፣ ወይም ደግሞ እያወቁ ሳይሆን ጭርሱን መሀይም ከመሆናቸው የተነሳ ግንዛቤ የሌላቸው የሆኑትን ጠይቃችሁ ነው እንጂ የዛ አይነት መልስ ያገኛችሁት። አለበለዚያ ትክክለኛ የሃይማኖት አዋቂ የሆኑትማ ስለ ተውራትና ስለ እንጂል ሙሉ ግንዛቤ ያላቸው መሐመድን ማወቅ ቢሏችሁስ ማወቅ ነው። ልክ እያንዳንዱ ሰው የገዛ ልጁን እቤቱ ባለቤቱ ጸንሳ የወለደችለት ልጁ ያንተ ልጅ ነው ወይ ብሎ ቢጠየቅ የማይጠራጠረውን ያህል እርግጠኛ ሆኖ ነው የነቢዩ መሐመድን ነቢይነት የሚመሰክረው በማለት መልስ ሰጣቸው ማለት ነው። አለዚነ ኸሲሩ አንፉሰሁም እነዚያ ራሳቸውን ለኪሳራ ሊዳርጉ ያሰቡ ሰዎች ፈሁም ላ ዩእሚኑን ቢያውቁትም ጉዳዩን እነሱ ምንጊዜ የማያምኑም። ምክንያቱም በዘረኝነትና በምቀኝነት የተሞሉ ከመሆናቸው የተነሳ ስለ ነቢዩ በሚገባ ቢያውቁም እንኳ እውነቱን ሊናገሩና ሊያሳውቁ አይሹም እንጂ አልበለዚያ በሚገባ ነው የሚያውቁት በማለት ገለጸ ማለት ነው። ወመን አዝለሙ ሚመን ኢፍተራ አለላሂ ከዚበን አው ከዘበ ቢአያቲ ለመሆኑ በአላህ ላይ ውሸትን ከቀጠፈው ሰው የበለጠ ወይም ደግሞ እውነትን በእውነትነቱ እያወቀ ያስተባበለ ከሆነው ሰውዬ የባሰ በደለኛና ግፈኛ የት አለ? ማንም የለም ይላል። እንግዲህ እናንተ እንደምትሉት ነቢዩ አላህ ሳይልከው ልኮኛል ብሎ በአላህ ስም ሊዋሽና ሊቀጥ ቢሞክር ኑሮ ከሱ የበለጠ ወንጀለኛ አይኖርም ነበር በእኔ በኩል ማለቱ ነው። እሱ ደግሞ እንደሚለው ትክክለኛ ሆኖ ከተገኘና የአላህ መልእክተኛ መሆኑ ከተረጋገጠ እሱን ካስተባበሉና ካስዋሹ ሰዎች የባሰና የበለጠ ግፈኛና በደለኛ ማንም የለም። እንግዲህ በዚህ አባባል ወይ እሱ ወይ እናንተ ከሁለት አንዳችሁ ከሰው ሁሉ የበለጠ ግፈኞችና በደለኞች መሆናችሁ አይቀርም ማለቱ ነው። ወይ እሱ ነብይ ሳይሆን ነብዩ ሆኛለሁ ካለ ከማንኛውም ወንጀለኛ የበለጠ ወንጀለኛ ነው። ወይ እሱ ነብይ ሆኖ እናንተ አስተባባዮችና ተቃዋሚዎች ናችሁ ከተገኛችሁ እናንተ ደግሞ ከማንኛውም በደለኛና ግፈኛ የበለጣችሁ እንደምትሆኑ ነውና ከሁለት አንዳችሁ ወንጀለኛ መሆናችሁ እንደማይቀር እወቁና አስቡበት ማለት ነው። እነሆ ላይፍሊሁ ዛሊሙን ቁም ነገሩ ሁልጊዜ ሀቅን እያወቀ የሚያድበቀብቅና ራሱንም ሆነ ሌሎችን የሚበድልና ግፍ የሚፈጽም ሰው አይቀናውምና የመጨረሻ ውጤት አያገኝም። እና ለጊዜው እናንተ ውሸቱን እንደ እውነት እውነቱን እንደ ውሸት አድርጋችሁ ለማምታታት ብሞክሩ እንኳን በዘለቄታው አይቀናችሁም እንግዲህ አስቡበት በላቸው ይላል። ወየውመ ነሕሽሩሁም ጀሚዓ እነዚህን የሰው ልጆች ሁሉ በአጠቃላይ ከያሉበት አሰባስበንና አጠቃለን በምናስነሳና ለፍርድ በምናቀርብበት ጊዜ የሚሆነውን ጉዳይ ይህን ጊዜ አስታውሳቸው ይላል። ሰዎች በዚህ በዱንያ ላይ በእድሜያቸው እያሉ የፈለጉትን ቢሰሩና ቢያወሩ ምንም ነገር አይደርስብንም ብለው ያስባሉ። ግን ከሞት በኋላ አንዲት አሳረኛ ቀጠሮ አለችና እሷ ስትደርስ ማለትም ቂያማ ቀን ሲደርስ ሁሉንም ከያለበት አሰባስቤ አስነሳና ለፍርድ አቀርበዋለሁ ያንን እለት አስታውሳቸው እንግዲህ ثمነቁሉ ለልዲና አሽረኩ በዛ ለታዳ በጌታቸው ያጋሩ ለሆኑት ወገኖች እንዲህ እንላለን አይነ ሹረካኡኩም ለልዲና ኩንቱም ተዝዑሙን በዱንያ ላይ ይያላችሁ የኔ የስልጣን ተካፋይና ወይም ተጋሪ ይያላችሁ የምትደረድሩአቸውና የምታመልኳቸው አማልክቶች የታሉ ሲያቀርቧቸው የሚለውን ጥያቄ እማቀርብላቸው መሆኑን ካሁኑ አጣውታቸውና አስገንዝባቸው ይላል። የዛ ጊዜ እንግዲህ መልስ ለመስጠት የማይችል ሰው አሁን እዚህ ዱንያ ላይ ያለ ከአላህ ሌላ የተለያዩ ነገሮችን ማምለክ የሚያስከትለውን ጦስ ተገንዝቦ ከወዲሁ ለመጠንቀቅ ይችል ዘንድ አጣውተው ቱመለም ተቁም ፍትነቱም እና ይህ አይነት ጥያቄ በሚቀርብላቸው ጊዜ በዛ ወቅት መልሶቻቸው አይሆኑም ኢላ አንቃሉ ወላሂ ረቢና ማኩና ሙሽሪኪን በጌታችን በአላህ እንምላለን እኛ በእርሱ ማንንም ነገር የምናጋራ አልነበርንም በማለት እንደገና ውሸት ይጨምሩበታል ይላል። በዱንያ እድሜ ልካቸውን ሲያጋሩ ቆይተው እዛ ቦታ ላይ ግን ይህ ጥያቄ በሚነሳባቸው ጊዜ ሙእሚኖቹ ሽርክ የሌለባቸው መሆኑ ሲገለጽ ሽርክ ከሌለባችሁ እያለ አላህ የተለያዩ ድክመቶችና ጥቅቅን ወንጀሎች ቢኖሯቸውም በይቅርታ ወደ ጀነት ሲልካቸው ያያሉ። ይህ ጊዜ ሽርክ የሌለውን ሰው አላህ ስብሓነ ወተዓላ እየማረ ነውና ስለዚህ እኛም እንዲሁ ተራ ወንጀል እንጂ ሽርክ የለብንም ብለን እንካድና እንባላሉ። አላህንም ሊያታልሉት እዛ ቦታ ማለት ነው። እና ያውም እየማሉ በአንተ በጌታችን በአላህ እንምላለን እኛ በዱንያ ላይ ያለን ምንም ነገር አላጋራንም ባንተ። እርግጥ ሰው ነውና ሌላ የተለያዩ ጥፋቶች ሊኖሩን ይችላሉ፣ ግን በሽርክ ደረጃ ምንም ነገር አላጋራንብህም ብለው እኔው ፊት እንደገና ይዋሻሉ ነው የሚለው። እንቡር كيف كذبوا على انفسهم በራሳቸው ላይ እንዴት እንደዋሹ እስቲ ተመልከታቸው። የዱንያው አልበቃ ብሎ እንደገና እዛ يوم القيامه ተነስተው ሁሉም ነገር በሚገለጥና በሚፈረጠረጥበት መድረክ ላይ እኔ ፊት ሳይፈሩና ሳይአፍሩ والله ባንተ የሆነብን ምንም አላጋራንም ብለው እንዴት አድርገው በራሳቸው እንደሚቀጥፉና እንደሚዋሹ ተመልከታቸው ይላል። ወበላሁ ما كانوا يفترون በዱንያ ላይ ያሉ ግን ሲቀጥፉና ሲዋሹ የነበረው ሁሉ መያዣ መጨበጫው እንደጠፋባቸውና አሁን እንደገና የውሸት ማምለጫ ያዋጣናል ብለው እንዴት እንደሚሞክሩ እስቲ ተመልከታቸው። ያዛኛው አገር ቅጥፈትና ውሸት አልበቃ ብሎ እንደገና ደግሞ በአኸራ ሙሽሪኮች አልነበርንም በማለት አስተባብለው ሊድኑ ይሞክራሉ። ዳሩ ግን አሊሙል ገይብ ወሻሃዳ ከሆነ ጌታ ፊት ነውና እነሱ ራሳቸውን ለማታለል ቢሞክሩም አላህ ሱብሃነሁ ወተዓላ ከነሱ የበለጠ ስለሚያውቅ ይህ ማምለጫ እንደማይሆናቸው ከወዲሁ አስገንዝባቸውና አስጠንቅቃቸው ነው የሚለው። ومنهم من يستمع إليك وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن يروا كل آية لا يؤمنوا بها حتى إذا جاءوك يجادلونك يقول الذين كفروا إن هذا إلا أساطير الأولين وهم ينهون عنه وينأون عنه وإن يهلكون إلا أنفسهم ما يشعرون ولو ترى إذ وقفوا على النار فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين ومنهم من يستمع إليك كالنزك تكوام وشي وإما كتوتاويان ودان تقرب بلو يمي عدام ثم عدلو إلا وجعلنا على قلوبهم أكنة جن لما عدامت بموكرهم كالبات شو سلال مطو بلبوتات شو لأي شفان عدرقن ببات شوال አይፍቀው ቁርአኑን እንዳይረግጥ ምስጥሩ እንዳይገባቸው ወፊያዳኒም ወቅራ በጆሮቻቸውም ላይ እንደገና ድንቁርና ወይም የጆሮ ክብደት ጥለንባቸዋል ወይን የረው ኩል አያቲን ላ ይኡሚኑ ቢሃ እና በዚህ መልክ አንቀጽ የተባሉትን ሁሉ ይያገላበጡ ቢያስተውሏቸው አያምኑባቸውም ልባቸው ተዘግቷልና ማለት ነው። ወይም ኩላ አያቲን ማለት አንተ ነብይ መሆነህን የሚያረጋግጡ ተአምር ሙዕጂዛዎችን ሁሉ በግሃድ ቢያዋቸውና ቢያስተውሏቸው እንደማያምኑ ነው። መጀመሪያውኑ በተሳሳተ መልክ ነውና አንተን የሚያውህ ማለት ነው። ሀታ ኢዳጃኡክ ስለዚህ ወደ አንተ በሚመጡ ጊዜ ዩጃዲሉነከ አጠንክረው በጣም መረው ይከራከሩሃል። ከልባቸው እውነተኛ ነው የሚል ስሜትና ጥርጣሬ ቢኖር ኖሮ ነገሩን ለማጣራት ያለ ዘብ ብለው ነው እንጂ ጠንክረው አይከራከሩም ነበር። ግን ስለ ቁርአን ምንም አይነት ግንዛቤ ስለሌላቸው ከልባቸው ነው ጠንክረው የሚከራከሩት ይላል። يقول الذين كفروا انذا يكادوا يهونت وجنوج ይላሉ ان هذا الا اساطير الاولين ይህ እሱ የሚያነብና የሚያቀርብልን ነገር ቁርአን ነው ይላል። የወጥሮ ሰዎች ተረተረትና እንቆቅልሽ እንጂ እሱ እንደሚለው ቁርአን አይደለም በማለት አፋቸውን ሞልተው ይናገራሉ። እርግጠኛ ሆነው ያወቁና የተረዱ በመምሰል ማለት ነው። እና ይህ አያት የመጣበት ሰበብ በአንድ ወቅት ቀንደኛ ከሆኑት ተቃዋሚዎቻቸው መካከል ሶስቱ ግለሰቦች እነሱም አቡ ሱፊያን፣ ወሊድ ኢብኑል ሙገይራ፣ ነድር ኢብኑል ሐሪስ የተባሉት እስቲ የሚለውን ነገር ሄደን ቀረብ ብለን እናዳምጥ ብለው ለትዝብት መጡሳቸው ዘንድ ይባላል። እና ሲመጡላቸው ቁርአን አነበቡላቸው። ያው ቋንቋቸው ስለሆነ ይገባቸዋል በማለት ቁርአን ይቀሩላቸው ጀመር ማለት ነው። እና በሚገባ የሚያዳምጡ መስለው ተመስጠው ቆዩ። ተቆዩ በኋላ በመጨረሻ ሲያበቁና ሲመለሱ ለነድር ለጓደኛቸው ጥያቄ አቀረቡለት። እኛ የተባለው ነገር ሁሉ ምንም አልተረዳን አልገባንም፣ ለመሆኑ እንዴት ነው አንተ ገባህ እንደ በማለት ይጠይቁታል ይባላል። ይሄ ደግሞ የተረገመ አፈጮሌ ስለነበረ ከነሱ የባሰ ጠማማ ነበረና ምን ይላቸዋል፣ ለንግድ ስራ ወደ ፋርስ ሀገር ይመላለስ ነበረ እና ወደዛ ሲሄድ የፍርሶችን አሮጌ ጋዜጣ እየለቃቀመ ያመጣ የተለያዩ ተረቶችና እንቆቅልሾች ይነግራቸው ነበር። አሁን እሱ ቁርአን ይያለ የሚነግረንና የሚያነብልን ነገር ምን መሰላችሁ? እናንተ ሞኞች አልገባችሁም፣ እኔ ግን ደረስኩበት አላቸው። እና ምንድነው ካሁን ቀደም ፋርስ ሀገር ስሄድ እኔ ለንግድ የተለያዩ የሰው ሀገር ጥቅሶችን ተረቶችን ምሳሌዎችን እያመጣሁ ነግራችሁ አልነበረም? አዎ ልክ እንደዛው ነው። እኔ ግን ያውቃለሁኝ እናንተ ወኞች ስለሆናችሁ አዲስ ብርቅ ነገር መስሎችኋል እንጂ ያን የምነግራችሁ ተረትና ምሳሌ ነው እንጂ ሌላስ እንደሚለው ከሰማይ የመጣ ነገር የለም በማለት መልስ ሰጠ ይባላል። እና ለዚህ እንግዲህ አላህ Subhanahu Wa Ta'ala እነዚህ ሰዎች ውነት መስሏቸው በዚህ እንዳይወናበዱ እንደገና በቁርአን የሰራው እንደባ አጋለጠ ማለት ነው። ወሚኑም መየስተሚዑ ኢለይክ ከነዚህ ከሙሽሪኮቹ መካከል እንደባለ ወጎቹ ለማመን እንደሻሰው ወዳንተ ቀርበው የሚያዳምጡ አሉ። ግን በሚያዳምጡበት ጊዜ ይሄ ነገር ውነት ከሆነ እንቀበላለን በሚል ቅንነት ሳይሆን ለስዝርት ወይም ምን እንደሚል ዝም ብሎ ለመመልከትና ጥቅሶችን እያነሱ እንደሃልኮ እንደ የአይነት ቁርአን መጣልኛል እኮ ይያሉ ለመሳለቅና ለመቀለድ እንዲመቻቸው ነበር። ከዛ መካከል ደግሞ የባሰበት የማ ከፋርስ ሀገር እንደማመጣላችሁ ያሮጌ ጋዜጣዎች ጥቅስና ምሳሌ ነው በማለት መልስ ሰጣቸው ማለት ነው። وهم ينهون عنه ان الذين قريشዎች ነብዩ መሐመድ አለይሂ ሰላቱ ወሰለም ያመጡትን አላማ ሌሎች ህዝቦች እንዳይቀበሏቸው አጥብቀው ይከላከላሉ። ወይን አውን አንሁ እነሱም ለራሳቸው ይርቃሉ። እነሱም እንግዲህ ከማንም ሰው የበለጠ የገዛ ወንድማቸው ለዚህ ለታላቅ ደረጃ ስለበቃላቸው በደስታ መቀበልና መተባበር ያለባቸው እነሱ ነበሩ። ግን እነሱ ይህንን እስልምና ላለመቀበል ይርቃሉ ማን ይሸሻሉ ከሐቁ። የራሳቸው መሸሽ አልበቃ ብሎ ደግሞ ሌሎቹ እውነትን ለማወቅና ለመረዳት ፈልገው የሚመጡትን ህዝቦች ይሄማ ነገር እውነት ቢሆን ኖሮ እኛ ንቀበለው አልነበረም እንዴ? የኛ ወንድም አልነበረም እንዴ? እያሉ ያከላክላሉና ያደናቅፋሉ ማለት ነው። ሁለት በደል ይፈጽማሉ ማለት ነው። አንደኛ ራሳቸው አንቀበልም ብለው አምጸዋል። ሁለተኛ ደግሞ ለመቀበል ፍላጎት ያለው ሰው ሲመጣ ምን ሞኝ ነው? እውነትማ ቢሆን ኖሮ እኛ ራሳችን ጎረቤቶች አልነበረንም እንዴ? ስለዚህ የምናቀውኛ አልነበረም እንዴ? እኛ እናምንለት አልነበረ? ፈላት ጃጃል እያሉ ሌሎችን ይመልሳሉ። እንዳውም በመከርና በማጥላላት የማይመለሱም ከሆነ በኃይል ጭምር በመዛትና በመደብደብም ይመልሱ ነበርና እነዚህ ሰዎች አበዙት። ራሳቸው ከሐቁ ይርቃሉ እንደገና ደግሞ ሌሎችን ይገድባሉና ይከላከላሉ በማለት ወቀሳቸው ማለት ነው። ወይ ይልኩነ ኢላ አንፍሰሁም እና በዚህ ድርብርብ በሆነ በደል የሚያጠፉት ነገር የለም ራሳቸውን እንጂ። እንዴ ራሳቸው ሐቁን ያወቁ በመካዳቸው ሌሎችም ደግሞ እንዳይቀበሉ በመከልከልና በማደናቀፋቸው ዙሮ ዙሮ ራሳቸው ነው የሚያጠፉት እንጂ ማንንም አይጎዳ። አላህማ Subhanahu Wa Ta'ala ያ አንድ ጊዜ አረጋዋለ ብሎ ያሰበውን የሚገድበው የለምና እስልምናን ሁሉ ጊዜ እግቡ እንደሚደርስ ቃል ገብቶለታል። ማንንም አደናቃፊ ሊገድበው አይችልም ማለት ነው። ነብዩንም እንደዚሁ ቢያጥላሉ ስማቸውን ቢያጠፉም ሂዱ የታቸው እነተኝነት ይፋ ይወጣ እንደሚሄር ነው። ግን ራሳቸውን ለጥፋት ይዳርጋሉ በዚህ ሙከራቸው። ወማ ይሽዑሩን በሚያረጉት ሙከራ ደግሞ ሌላውን የበደል መስሏቸው ራሳቸውን እንደሚያጠፉና እንደሚጎዱ አይገባቸውም እንጂ ቢረዱ ኑሮ ይሄን ባላደረጉት ነበር ይላል ማለት ነው። ይሄ በአንደኛው ትርጓሜ ሲሆን በሌላ በኩል ወም የነሃውን አንሁ ወይነአውን አንሁ ማለት ለናቡ ጧሊብ ነው ለቅርብ ለጋፊዎቻቸው ለነበሩት ካፊሮች ነው ይሄ የመጣው የሚሉም አሉ። እንግዲህ አቡ ጧሊብ የአባታቸው ወንድም እሳቸውንም እንዳባቱ ነው ያሳደጋቸው በጣም እንክብካቤ የሚያደርግላቸው ሰው ነበር። ዳሩ ግን ያአላህ ምስጥር አይታወቅምና ሂዳያ አልሰጠውም አላመነባቸውም። ከመጨረሻ ድረስ ከጎናቸው ቆሞ ይተባበራቸው ነበር። ግን እስልምናውን ተቀበል ብለው ቢጠይቁት እርግጥ እስልምና ሀቅ እንደሆነ አውቃለሁኝ አለ። ባምንልህም አንተን እንደማስደስትህ ይገባኛል። ዳሩ ግን በዚህ እድሜ በጣም እንግዲህ አሁን አርጅቻለሁኝና እድሜ ልኬን የኖርኩበትን የአባቴን የአያቴን ሃይማኖት ትቼ እንደገና የወረዳ ወርጄ ከወንድሜ ልጅ የመጣውን ሀሳብ ተቀብሌ ሃይማኖት ቀይሬ ብሄድ የሀገሬ ሰው በህይወት ያከበረኝን ያህል ታሪኬን ያጎድፈዋል፣ እንዲኩኖ ተሆን አብዶ ሞተ እያለ ይተቸኛል በሚል ይሉንታዊ ስሜት አልቀበልም ማለት ልምናን ማለት ነው። እና በዚህ ሁኔታ ላይ ያለ እንግዲህ ግንሳቸውን እና አላማቸውን ይደግፍ ነበር ተከታዮች። ታዲያ እንግዲህ እንደ ተቃዋሚ እንደ ሌሎቹ ካፊሮች ከሆነ የሌሎችን አቋም ሙሉ በሙሉ መከተል ነበር። ነሳቸው ደግሞ ቀረቤታ ካሳየ ሙሉ በሙሉ መቀበልና መከተል ነበረበት እንጂ ባንድ በኩል የሚከላከሉ ማለት ነብዩን አለይሂ ሰላቱ ወሰለም የውጭ ጥላት እንዳያጠቃቸው እን ያለውልህ ክንዴን ሳልተራስ ማንንም አይነካ በርታ ይሉ ነበር እና የውጭ ጥላት ይከላከላሉ ከነብዩና ከአላማ ወይን አውና አንሁ ከእሳቸው ካመጡት መልካም ጠጋ ግን ከመሳተፍ ይርቃል ማለት ነው። እና እንደዚህ መሆን የለበትም የጀመረውን መልካም አዝማሚያ መጨረስ አለበት እንጂ እንዴ ከወገብ በላይ ከወገብ በታይ ሆኖ መገኘት አልነበረም ማለት ነው ተብሎ ተተርጉማል። ወለው ተራ ይድውቂፉ አለናር እና እነዚህ ሙሽሪኮች የውመል ቂያማ ደርሶ በጀሃነም አፋፍ ላይ በሚቆሙበት ጊዜ የሚያጋጥማቸውን ነገር ብታይ ኑሮ በጣም የሚሰቀጥጥና የሚዘገን ነበር። ፈቃሉ ያ ለይተና እና እዛ ጊዜ የተዘጋጀላቸውን ቅጣት በሚያውበት ጊዜ ወይ ምኞታችን ይላሉ ኑረዱ ከዚህ ከአኺራ ወደ ዱንያ ዓለም ብንመለስ ኑሮ ምንኛ ምኞታችን በተሳካና በሰመረልን ነበር። አሁን እንግዲህ በቃ አለቀ ወደ ዱንያ እንመለስ ማለት ነው አረ በተመለስን ይላሉ ከንቱ ምኞታቸውን ይደረድራሉ። ወላኑ ከዚህ በዲያያት ረቢና አሁን መመለስ ቢፈቀድልን በጌታችን አንቀጾች አናስተባብልም ነበር ያው የቁርአን አንቀጾችን ተቀብለን የህይወታችን መመሪያ እናደርግ ነበር ማለታቸው ነው። ወነኩነ ሚነል ሙእሚኒን እና በእነዚያ በመመሪያዎች ራሳችንን በመምራት ከአማኞቹ እንሆን ነበር እያሉ ጊዜው ያለፈበትንና የተቃጠለውን እድል እንደገና ተመልሶና ዙሮ እንዲመጣላቸው ይናፍቁታል። ታዲያ ያ ነገር ከደረሰ በኋላ ወደ ኋላ መመለስ አይቻልምና እንግዲህ ያ ሳይደርስባቸው በፊት አሁን አቋማቸውን ማረቅና ማስተካከል በሚቻልበት ሰዓት ይሄ እንደሚደርስባቸው ነገራቸው እና አስጠንቅቃቸው ማለት ነው። بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون وقالوا إن هي إلا حياتنا الدنيا وما نحن بمبعوثين ولو ترى إذ وقفوا على ربهم قال أليس هذا بالحق قالوا بلى وربنا قال فذوقوا العذاب بما كنتم تكفرون قد خسر الذين كذبوا بلقاء الله حتى إذا جاءتهم الساعة بغتة قالوا يا حسرتنا على ما فرطنا فيها وهم يحملون أوزارهم على ظهورهم على ساء ما يزرون بل بدا لهم ما كانوا يخفون من قبل إنا بزا وقت بدنيا كدونا السباب لهم التوسيا بكا انديت اندقنا لستسطتنا ወደ ኋላ መመለስ ሊመኙ ቻሉ የሚል ጥያቄ እንደሚያስነሳ አወቀና ለዛ መልስ ነው የሚሰጠው። እስከዛሬማ ይደርስባቸዋል የተባለው ነገር ይፈጸምባቸው አይመስላቸውም ነበር። እዛ ቦታ ላይ ግን በዱንያ ላይ ይደብቁት የነበረው ነገር ሁሉ ይፋ ሆነላቸው ተገለጠላቸው። እነሱ ከሞት በኋላ መነሳት የለም በመጥፎም ሆነ በመልካሙ አንጠየቅም ብለው ነበር የሚያስቡትና ነገሮችን የሚያድበቀብቁት። የሚሰሯቸው የሚያስቧቸው ነገሮች ሁሉ በሙሉ ሲጋለጡና ሁሉም ነገር ይፋ ሲወጣ ጊዜ ይሄ ነገር እንደተባለው እንግዲህ ያቅጣቱም አልቀረድንም በማለት ተደናግጠው ነው እንዲሉ የቻሉት ይላል። እና ምን ቀብሉ ማለት ዱንያ ላይ ይያሉ ሽርኩን ኩፍሩን ኒፋቁን ሌላ ሌላውንም መጥፎና ብልግናውን ሁሉ ደብቀውና ተሰውረው የሚሰሩት ነገር ሁሉ ማንንም አላየንም እና አልታዘበንም ሲሉ እዚህ ግን በአሙሉ ይፋ ይወጣና ይጋለጥባቸዋል ማለት ነው። ይሄማ እንግዲህ እንዲህ ለመሆን ከቻለ ይሄን ማድረግ የቻለ ጌታ እንደ ተባለው እኛንም ሊቀጣን እንደሚችል ነው ማለትን ይገነዘቡና ነው ወደ ዱንያ መመለስ በተፈቀደልን ኑሮ እሚል ከንቱ ምኞት የሚገቡት ነው የሚለው። ወለው ሩዱ ለአዱ ሊማኑሁ አኑ እነሱ መመለስ በተፈቀደልን ብለው ይመኛሉ እንጂ ቢመለሱ ኑሮ ደግሞ ያንኑ ሲከለከሉት የነበረውን ነገር መልሰውና ዙረው እንደሚሰሩት ነው አለ። አሁን ወደ ዱንያ በመልሳቸውና አዲሉን በሰጣቸው አያርማቸውም መልዘው ያንኑን የምጠላውን መጥፎ ሽርኩን ኩፍሩን ነው የሚያራምዱት እንጂ ተውባ ያረጉም ማለት ነው። ወኢነሁም ለካዲቡን እና እነሱ ወደ ዱንያ መመለስ ቢፈቀድልን ኑሮ ከአማኞች እንሆን ነበር ያአላህ አንቀጾችን መመሪያ እናረጋቸው ነበር በሚለው አነጋገራቸው ውሸተኞች ናቸው እኔ አውቃለሁኝ ያለ አላህ Subhanahu Wa Ta'ala። ወቃሉ ኢንሄ ኢላ ሐያቱነ ዱንያ ገና ከሞት በፊት በመድር ላይ ይያሉ እኛ ህይወት ማለት ምን አቀው ዛሬ የምንኖራት ይች ቅርቢቱ ህይወት ብቻ ናት ይሉ ነበረ። ወማ نحن بمبعوثين አለበለዚያ ነብዩ እንደሚለው ከሞት በኋላ እኛ የምንነሳና የምንቀሰቀስ አይደለንም የሚል ጽኑ አቋም ይዘው መጥተው እንደገና ዛሬ መነሳታቸውን ሲያውቁ ወደ ዱንያ መመለስ በተፈቀደልን ነበር ማለት ጀመሩ። በዛ በአቋማቸው ለምን አይጠኑም እና አይዘልቁበትም ነው የሚለው አላህ Subhanahu Wa Ta'ala። ግሪበ ዱንያ ላይ ያሉ ነብያችን ከሞት በኋላ መነሳትና በሰሩ ስራ መመንዳት አለ ብለው ሲነግሯቸው ይሄ ሊሆን የማይችል ነገር ነው አሉ። ህይወት የሚባል ነገር ዛሬ የምንኖራት ብቻ ናት። ከዚህ እንግዲህ ከኑሯችን ከተቋረጠና በሞት ከተለየን በኋላ ምድረ ከርስ ገብተን በስብሰንና ተረስተን መቅረት እንጂ እንደገና ተመልሰንና ታዲሰን አንመጣም እና እኛ በምንም ምክንያት አንነሳም ይሉ ነበረ። ታዲያ ያ እንግዲህ አቋማቸው ሲበላሽባቸውና ሲሸነፉ ጊዜ አሁን ወደ ዱንያ መመለስ በተፈቀደልን ማለት ጀመሩ። ነገሩ ቢመለሱም ቢፈቀድላቸውም ወደዛ ወደ ከንቱ ተግባራቸው ነው እንጂ የሚመለሱት እንደማያምኑ አውቃለሁኝ ይላል። ወለው ተራ ኢድ ውቂፉ አላ ረቢሂም እና እንዲህ አይነቶቹ ካዲዎችና ሙሽሪኮች ወደ ጌታቸው ለፍርድ በሚቀርቡበት ጊዜ የሚያጋጥማቸውን ነገር ብታይ ኑሮ قال اليس هذا بالحق ان اللهم بدنيا لا يهن ነገር እንደሚመጣና እንደሚደርስ በነብዮች በኩል ስነግራችሁ ውሸት ነው ሲህረ ነው አሳጥሩ ላወሊ ነው ይያላችሁ ተዘላብዱ ነበር። አሁንስ ገባችሁ ተረዳችሁ የእውነት አይደለም ምን ሲላቸው جہነሙንም ጀነቱንም ፍታቸው ደቅኖ قالوا بلا وربنا አሁንማ እውነት መሆኑን ተረዳን ባንተ በጌታችን ይሁንብን እርግጥ ነው የተባለው ነገር ሁሉ አመን በማለት ቃላቸውን ይሰጣሉ። قال فذوقوا العذاب بما كنتم تكفرون እንግዲያውስ በዱንያ ላይ ያላችሁ በማታውቁት ነገር ስትክዱ በመቆየታችሁ ሳቢያ የተዘጋጀላችሁን ቅጣት እነሆ ቅማሱ ይባላሉ እንጂ እንደገና አሁን ተረድተናልና አምነናል ስላሉ አስተያየትና ምህረት አይደረግላቸው ነው የሚለው። قد خسر الذين كذبوا بلقاء الله እና በዱንያ ላይ ያሉ ከሞት በኋላ ተነስተው ጌታ ጋር መገናኘትን ያስተባበሉና የከዱ የካዱ የሆኑት ወገኖች በእርግጥ ከባድ ኪሳራ ውስጥ ገብተዋል ይላል። እና ኪሳራ ሲባል እንግዲህ ንብረት ቤት ሳይሆን መተኪያ የሌላት ነፍስ ነውና የሚያሳጣው የቂያማ ቀን ኪሳራ ለእንዲህ አይነቱ አደገኛ ኪሳራ ተጋለጡ። ሐታ ኢዛ ጃአቱ ሙሳአቱ በግተተን እና ቂያማ ቀን ድንገት ታስቧት ዱብ ብላ በምትመጣና በምትደርስባቸው ጊዜ قالوا يا حسرتنا ወዩልን ወይንዳማችን ጸጸታችን ይላሉ። አላማ ፈረጥና فيها በዚህ በአኺራ ዓለም በመጪው ዓለም ማድረግ የሚገባንን ነገር ሳናሟላ ባጓደልነው ነገር ወዩልን ወይጥፋታችን ጸጸታችን ይያሉ እንደገና ራሳቸውን ይረግማሉ ማለት ነው። እና فيها ማለት في الحياة الاخرة ማለት ነው። ለተሞት በኋላ ለሚመጣው ህይወት ብዙ መዘጋጀት ሲገባን የጌታችንን ምክርና መመሪያ መቀበልና ራሳችንን ማስተካከል ሲጠበቅብን እኛ ግን ይሄ ነገር እንደማይፈጸም መስሎን ስንደናቆርና ማድረግ የሚገባን ነገር ስናጓድል በመቆየታችን ወይ ጥፋታችን ጸጸታችን ዳማችን ይላሉ። وهم يحملون اوزارهم على ظهورهم እና እነሱ በዛ ወቅት በህይወታቸው ሙሉ ያፈሩትን የወንጀል አዝመራ በጀርባቸው ላይ ጋራ ተራራ አስመስለው ተሸክመውና አንግበው ነው የሚነሱት ይላል። አላሃታ አባየዚሩን እና በዛ ሰዓት እነሱ ተሸክመውት የሚቀርቡት ጓዝ ምንኛ የከፋና አሳፋሪ ሆነ የወንጀል የኩፍርና የሽርክ ግብስባስ ነውና ማለት ነው። ወመልሐያት ዱንያ ኢላ ለዕቡ ወለሁ ወለዳሩ ልአኺረቱ ኸይሩ ለልዲነ የተቁና ፈላ ተዓቂሉን قد نعلم انه لا يحزنك الذي يقولون فانهم لا يكذبونك ولكن الظالمون بايات الله يجحدون ولقد كذبت رسل من قبلك فصبروا على ما كذبوا واوذوا حتى اتاهم نصرنا ولا مبدل لكلمات الله ولقد جاءك من نبأ المرسلين وإن كان كبر عليك إعراضهم فإن استطعت ان تبتغي نفقا في الارض او سلما في السماء فتأتيهم بآية ولو شاء الله لجمعهم على الهدى فلا تكونن من الجاهلين وما الحياة الدنيا إلا لعب وله النسو يمتعلل بات ونشو يشكر به وتعشو عيدا لجم عنده سانات وچه مجاو شانا عنده وطات وچه مزنانيا مزنانيا نگر انجيلا النسو مدري دنيا تلك نگر عدرقو آخران እንዳላስፈላጊ ውዳቂና ትንሽ ነገር አድርገው ነው እንደዚህ የሚደናቆሩት ያሉት። በእኔ በኩል ደግሞ ነገሩ በተገላቢጦሽ ነው። በጣም ትኩረትና ክብደት ሊሰጠው የሚገባው የአፈራው ጉዳይ ነበረ። እነሱ ግን ይችን ቅርብ ህይወት ልክ ህፃናቶች በመንገድ ወጥተው አንድ አፍታ የሚዝናኑባትና የሚጫወቱባት እንደሆነችው ጫወታ ነገር ናት ማለት ነው። ወጣቶች ደግሞ አንድ አፍታ እስከሚደክማቸው የሚዛለሉና የሚንቀሳቀሱትን የጫወታ እንቅስቃሴ ይመስላል። ከዚህ በላይ አይደለችም ዱንያ ማለት ነው። እንግዲህ ልጆች ተሰፈር ይሰባሰቡና አንድ አፍታ እስከሚርባቸውና እስከሚደክማቸው ጫወታ ያደርጋሉ በመካከላቸው። ልክ በተሰባዊ ህይወት በውሸት የገጠር ልጆች ከሆኑ ቅጠሉን እንጀራ እያሉ ድንጋውን ከብት እያሉ፣ ከተማ ከሆኑ ደግሞ ቆርቆሮ ካርቶኖችን አሰባስበው መኪና ይረጉላን እያሉ ሲጫወቱ ይቆዩና በምግብ መልክ በምን ያዘጋጁት ነገር እውነት ምግብ እንዳልሆነ ስለሚያውቁ ሲርባቸው እንደገና ተበታትነው ወደ ቤታቸው ነው የሚመለሱት እንጂ ያችን ነገር ጠቃሚ ናት ብለው ቤቱንም እንደ ቤት ንብረቱንም እንደ ንብረት አይይዙትም ማለት ነው። እናንተ ግን ከነዛ ከልጆች ያነሰ አስተሳሰብ ውስጥ በመገኘታችሁ ያችን አንድ አፍታ መጫወቻና መዝናኛዋን ነገር እንደ ቋሚ ዘላቂ ዲል አድርጋችሁ ነው የተመካችሁትና የተማመናችሁት ባላችሁ። ወለዳሩ አኺረቱ ኸይሩ ለልዲነ የተቁን። ግን እናንተ በዚህ መልክ ራሳችሁን ስታታልሉ ወደፊት የምትመጣው ዓለም ለአላህ ለሚፈሩና ፍቃዱን ለሚያከብሩ አማኞች በእጅጉ የተሻለችና የተመረጠች ናት። በዚህ አንጻር ያኛው በጣም ተግምት በላይ የላቀ እድል ነው ማለት ነው። አፈላ ታቂሩን። ታዲያ እንደ አርጌ በምሳሌያዊ አነጋገር ትገልጽላችሁ እንኳ የዚች የዱንያንና የመጪዋን ዓለም ልዩነት አትረዱምን በላቸው። የምትረዱ የሆናችሁ እንደሆነ እንግዲህ ዱንያ አንድ አፍታ ያው ጫወታ ተደርጎ እንደምትበተን ነገር ነች። አኸራ ግን በጥራቷም ሆነ በስፋቷ ወደርና አቻ የሌላት ዘላለማዊና ቋሚ መልካም እድል መሆኗን አውቃችሁ ከዛ የሚበጃችሁን ብትመርጡ ይሻላል ማለት ነው። ቀዲና አለሙ ኢነሁ ለህዝኑ ከለዲ የቁሉን። በእርግጥኛ እናውቅልሃለን አላቸው ነብዩ። እነዚህ ከሀዲ የሆኑ ጥላቶችህ ስለ አንተና ስለ ሃይማኖትህ የሚናገሩትን ነገር በቅርብ እናቀዋለንና እንከታተለዋለን። ፈኢነሁም ላ ዩከዚቡነክ። እነሱ ከልባቸው አንተን አያስተባብሉህም። ወላኪነ ዛሊሚን። ግን እነዚህ ግፈኞች የአያት ላ የጃሃዱን፣ በአላህ አንቀጾች ወይም በሙዕጂዛዎቹ ነው እየካዱ ያሉት ይላል። ይህን ያለበት ምክንያቱ አንድ ጊዜ አክነስ ብኑ ሹረይቅ የሚባል ሰውዬ ይባላል አቡ ጀህልን አገኘው። የዚህ የመኮች የሙሽርኮቹ መሪ የነበረውን ማለት ነው። ሁለታቸው እንግዲህ በተናጠል ታዛቢ በሌለበት ቦታ ይገናኛሉ። ይህ ጊዜ አክነስ ለአቡ ጀህል የሚከተለውን ጥያቄ ያቀረበለት ይባላል። የአበል ሀከም አለ أخبرني عن محمد أصادق أم هو كاذب. انقدي يعون ولتاكن بتاكن ننا مستر مدبابك إلا بنم سلام محمد يعدلهن أقوان بقلت اندي تنقرني فالك عدلون هونات وشتن يانا ويمسك اسكلن يانا يمير قررت على ملس ستن على ويتبال يهيك جزية تهزابين دي لله أبوك أننا يهن يوم نبون كفتو ونوتو اللي نقرونو إننا محمد ونسن يامهونو منم ما يترات ترم على وجه ما ترشوك أن دنيا تلاتاكو ينبرو سوية እውነተኛ ነው። እሱ እንኳን ዛሬ እንደዚህ ነፍሳውቆ ጠቃሚና ጎጁን ለይቶ ቀርቶ ከህፃንነት እንኳን ጀምሮ በተፈጥሮ ጸባው አንድ ቀን በእድሜው በቀልድ በጫወታ ሰበብ እንኳን ዋሽቷል ተብሎ አይነገርለትም። ስለዚህ ውሸት የለበትም እውነተኛ ነው ይለዋል። ታዲያ ይህ ከሆነ ለምን አንቀበለውምና አንከተለውም? የወንድማችን ክብር ለእኛ ክብር አይደለም እንዴ አለው ይባላል ያኛው። ይህ ጊዜ ይህም እንዳይሆን ችግሩ ምን መሰለህ አለው። ያው እንግዲህ የፖለቲካ ሰው ከጥቅም ጋር ነውና የሚሄደው እንዳንቀበለው ያደረገን ነገርማ አለ የኛ ብሔረሰብ በጣም ወደ ኋላ እየቀረ ነው። በእነሱ አስተሳሰብ በኑ ቁሰይ የነብዩ ብሔረሰብ ነው እንዴ በኑ ቁሰይዎች አለ። ሊዋኡንም ሲቃያውንም ሂጃቡንም አጠቃለው መውሰዱ ሳይበቃቸው አሁን ደግሞ ነብይ ከኛ ወጣ ሲሩን